ቁመናሽን በቋንገትሽ መለሎ ቁመናሽን በቋንገትሽ ከቶ ወዴት ገባ ያ ሰውነትሽ ከቶ ወዴት ገባ ያ ሰውነትሽ አንቺ ገራገራ አንቺ ወኛል ባር አንቺ ገራገራ አንቺ ወኛል ባር በቁመናሽ ፈቶት ያሰርሽውን አምባር በቁመናሽ ፈቶት ያሰርሽውን አምባር እምዬ ቀሚሽን በጠባብ አሰፊው ቀሚሽን በጠባው አሰፊው አይ ዛሬ በሙሉ አካል የለሽም በሰፊው ዛሬ በሙሉ አካል የለሽም በሰፊው እንግዲህ እናቴ ቁራጭ ልበሽልኝ እንግዲህ እናቴ ቁራጭ ልበሽልኝ ወጭ ማላበዛ እንዲህ ካነሽልኝ ወጭ ማላበዛ እንዲህ ካነሽልኝ ተበቃሽ ማን ይኮን ዋስሽስ ማን ይኮን እማኝሽ ማን ይኮን ተበቃሽ ማን ይኮን የነበረሽ ሁሉን እንዳልነበር ሲፎን አይ የነበረሽ ሁሉን አይ እንዳልነበር ሲፎን በተወለድኩበት አልወርኩም ከእንግዲህ በተወለድኩበት አልወርኩም ከእንግዲህ ምንድነው ውዳሴ ከእንግዲህ ለጠላ ምንድነው ውዳሴ እንግዲህ ለጠላ የደረቡት ሁሉ ከሆነ ነጠላ የደረቡት ሁሉ ከሆነ ነጠላ ተበቃሽ ማን ይኮን ዋስሽስ ማን ይኮን እማኝሽን ማን ይኮን ዋስሽስ ማን ይኮን የነበረሽ ሁሉን እንዳልነበር ሲፎን አይ የነበረሽ ሁሉን አልነበር ሲፎን ከሌሎች አነስነ ምንስን ወንድካል ከሌሎች አነስን ምንስን ወንድካል እንዴት እናጣለን ከቤታችን እንኳን እንዴት እናጣለን ከቤታችን እንኳን አንዲቷ ጎረቤት ያለውን ስትከዳው አንዲቷ ጎረቤት ያለውን ስትከዳው እኛ ብዙ ሆነን ተጠማን ከጓዳው እኛ ብዙ ሆነን ተጠማን በጓዳው የቤቱን ስባሪ ሸክም የሚያግዝ የቤቱን ስባሪ ሸክም የሚያግዝ ማን አይዞ ይለዋል ቢያዝን ቢተክዝ ማን አይዞ ይለዋል ቢያዝን ቢተክዝ ምላሹ ሲጠፋ ማያዬ ውልፍኝ አዳራሹ አይጨነቅም ቦይ ለነገው ወራሹ አይጨነቅም ቦይ ለነገው ወራሹ ጠበቃሽ ማን ይሆን ዋስሽስ ማን ይሆን እማኝሽ ማን ይሆን ጠበቃሽ ማን ይሆን የነበረሽ ሁሉን እንዳልነበር ሲሆን አይ የነበረሽ ሁሉን እንዳልነበር ሲሆን ጠበቃሽ ማን ይሆን ዋስሽስ ማን ይሆን እማኝሽ ማን ይሆን ጠበቃሽ ማን ይሆን ጠበቃሽ ማን ይሆን ዋስሽስ ማን ይሆን እማኝሽ ማን ይሆን ጠበቃሽ ማን ይሆን